ልቀበል ኢንሻአላህ። እኔም የተዘጋጀሁትኝ ማለት ቅድም የጀመርኩላችሁን ሀሳቦች ብቋጫቸው ብናያቸው ደስ ይለኛል ኢንሻአላህ። ኡስታዙና እንወዶታለን እናከብሮታለን፣ አላህ ይጠብቆት። ታዛዥ ሆነናል ኢንሻአላህ። ኮምፓሽንን እያወራው ነበረ፣ ስለ እዝነት እያወራው ነበር። ባህሪያችንን ወይም ስምናችንን ከምንገልጽበት ወይም ከምንቀርጽበት አንዱ መንገድ ማለት ነው። ቢስሚላህ خير ما شاء الله. ماشي، جزاك الله خيرا. اوكي، let's continue our education. انقطر. compassion isn't it. ተወዳጁ ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ይቀርፉበት ከነበረው ለዚህ ኡማ ከሰጡትና ካስተላለፉት ትልቁ ነገር ሰዎችን በእዝነት ስብዕናቸውን እንዲለውጡና እንዲያድሱ ነው። ይሄ የስብዕና የባህሪ የሚባለው ነገር ትልቁ ቁም ነገሩ መሳሪያ ይህ ነው። ሰዎች እውቀት ኖሯቸው ስብዕና ከሌላቸው መልካም የሚሰሩ መስለው መልካም ስራ ሲሰሩ ስታያቸው ግን ባህሪያቸው የማያስደረሰ ባህሪ ከሆነ ትክክለኛው የእስልምና እውቀት ደርሷቸው ያለ ወይስ አልደረሳቸውም፣ ትክክለኛው የእስልምና እውቀት በስብዕናቸው ተንጸባርቋል ወይስ አልተንጸባረቀም የሚለውን የማየትና የመጠየቅ የሁላችንም ኃላፊነት ይሆናል። ከዛ አንጻር ኮምፓሽን ወይም እዝነት እስቲ እንዴት ስብዕናን እንደሚያድስ ከነቢዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ እንድናንሳ ቅድም አቡኬ አንስቶት ነበር። the compassion of the prophet peace and blessings be upon him ጌታችን አላህ ነቢዩ ሰለላሁ ዐለይሂ ወሰለምን አዛኝ ያደርጓቸዋል። አንተ ልብህ ትውት ባይሆን ልብህ አዛኝ ቢሆን አብሮ ሰዎቹ በዙሪያ ያሉ ሰዎች አንተ ዘንዳ ባልተሰበሰቡ ነበር ሲል ሱረቱ አል ኢምራን ምዕራፍ 3 ላይ አላህ ገልጾታል። እስኪ ከነቢዩ ሰለላሁ ዐለይሂ ወሰለም when he conquered of makkah ነቢዩ ሰለላሁ ዐለይሂ ወሰለም መካን ድል አድርገው ሲገቡ የተከሰተውን ነገር እናስተውል። ምንም እንኳን ታሪካቸውን ሁሉንም ብናውቀው ታሪኩ ይሄን በአጠቃላይ ሁላችንም ብናውቀውም ግን ታሪካቸውን ዳግም ማንሳት አለብን። እኛ ሙስሊሞች ታሪክ ያለን ትውልዶች ነን። ታሪክን የሚያውቅ ትውልድ ታሪኩን ይሰራል። ታሪክን የሚያውቅ ትውልድ መገለጫ ያለው ትውልድ ነው። ታሪክ የትላንትና ማንነታችንን የምናይበት ንጹህ መነጽራችን ነው። ከዛ አንጻር የነቢዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ይሄን ተመልከቱ። ሱብሃንአላህ the compassion the mercy and the mercy of the prophet peace and blessings be upon him የነቢዩ ሰለላሁ ዐለይሂ ወሰለም ሩህሩህነት አዛኝነትን አስተውሉ። when he conquered makkah ነቢዩ ሰለላሁ ዐለይሂ ወሰለም መካን ሲገቡ ድል አድርገው ሲገቡ የተከሰተውን ማውሳት ፈልጋለሁ። ግን ነቢዩ ሰለላሁ ዐለይሂ ወሰለም መካ ገብተው ድል አድርገው የተከሰተውን ከማውሳቴ በፊት ነቢዩ ሰለላሁ ዐለይሂ ወሰለም ህዝቦቻቸው ምን አድርገዋቸዋል? ነቢዩ ሰለላሁ ዐለይሂ ወሰለምን 13 ጊዜ ለመግደል ሙሽሪኮች ሙከራ አድርገዋል። ሰሃቦቻቸውን ገለውባቸዋል። አንገቶቻቸውን ሂሳቦችን ቀልተውባቸዋል። ከሀገራቸው አሳደዋቸዋል። ሚስቶቻቸውን ከሀገራቸው አስወጥተውባቸዋል። በደልና ግፍ አደረሰውባቸዋል። ነቢዩ ሰለላሁ ዐለይሂ ወሰለምን የሚመስል ታላቅ ስብዕና ጌታችን አላህ በሱረቱ ቀለም ምዕራፍ 68 ቁጥር 4 ላይ you are in the best and a best of in a best of character አንተ በእርግጥ በመልካም ስብዕና ላይ ነህ ያለው ብሎ አላሁ ተዓላ ሰማያትና ምድርን ያለ ምሰሶ ያለ ቆመ ሰማይን ያለ ባላ ምድርን ያለ ካስማ የፈጠረ ጌታ አላህ እሱ የመሰከረላቸው ምርጥ የነቢዩ አለይሂ ሰላቱ ወሰላም ስብዕናን ጌታችን አላህ ቀለም ሱረቱ ቀለም ምዕራፍ 68 ቁጥር 4 ላይ አጽድቆላቸው፣ ነገር ግን ሙሽሪኮች ነቢዩ ሰለላሁ ዐለይሂ ወሰለምን ከሀገር አሳደዷቸው። ታዲያ ነቢዩ ሰለላሁ ዐለይሂ ወሰለም ይህ ሁሉ ግፍና ሙከራ ተደርጎባቸው አስተውሉ። በታሪክ 13 ጊዜ ግድያ የሚሞከርበት ማን ላይ ነው? በማንም ታሪክ ውስጥ እስከዛሬ አላየንም። ነገር ግን አንጸባራቂ የሆነው የነቢዩ ሰለላሁ ዐለይሂ ወሰለምን የህይወት ታሪክ ስታስተውል 13 ጊዜ ነቢዩ ሰለላሁ ዐለይሂ ወሰለምን ለመግደል ሙከራ አድርገዋል። ይሄ ሁሉ ተፈጽሞባቸው ነቢዩ ሰለላሁ ዐለይሂ ወሰለም መካን ድል አድርገው ሲገቡ ምን አደረጉ? ሱብሃነ ረቢ። ተመልከት፣ ነቢዩ ሰለላሁ ዐለይሂ ወሰለም ይህ ነው እኛ የምንከተላቸው ታላቁ ነቢዩ ሰለላሁ ዐለይሂ ወሰለም የነቢያት ፈርጥ ናቸው፣ የነቢያት መቋጫ ናቸው፣ የመልእክተኞች ማክተሚያ ናቸው። ጌታችን ሱረቱ አልአሕዛብ ምዕራፍ 33 ቁጥር 40 ላይ ሙሐመድ ኢዝ ናት ዘ ፋደር ኦፍ ኤኒ ኦፍ ዩር ሜን፣ ሙሐመድ አለይሂ ሰላቱ ወሰላም ከወንዶቻችሁ የአንደኛችሁም አባት አይደለም። በት ኢዝ ዘ ሲል ሜሰንጀር ኦፍ አላህ ኢን ዘ ሲል ኦፍ ዘ ፕሮፌትስ፣ ነገር ግን እርሱ የአላህ መልእክተኛ የነቢያቶች መቋጫና መደምደሚያ ነው ይላል አላህ በሱረቱን አላሁ ተዓላ ይናገራል በሱረቱ አልአሕዛብ ምዕራፍ 33 ቁጥር 40 ላይ። ስለዚህ የነቢ ሰለላሁ ዐለይሂ ወሰለምን እዝነት ለማየት መካን ድል አድርገው ሲገቡ ነቢ ሰለላሁ ዐለይሂ ወሰለም ለህዝቦቻቸው እንዲህ አሏቸው፣ what do you expect from me today? ዛሬ እናንተ ከኔ ምን ትጠብቃላችሁ አሉ ነቢ ሰለላሁ ዐለይሂ ወሰለም። what do you expect from me? እስቲ ከኔ ምን ትጠብቃላችሁ አሉ ነቢ ሰለላሁ ዐለይሂ ወሰለም። ህዝቦቻቸው ምን ብለው መለሱ? you are a noble man indeed a son you are indeed a son of a noble man አንተ በርግጥ የተከበርክ ነህ፣ በርግጥም የተከበርክ ነህ አንተ። you are You are indeed a noble man. You are indeed a noble man. አንተ በርግጥ የተከበርክ ሰው ነህ። We know nothing but good from you. ካንተ መልካምን እንጂ ሌላን አናውቅ። ካንተ መልካምን እንጂ ሌላ ምንም አናውቅማ። በርግጥ ነብይ ሰለላሁ ዐለይሂ ወሰለም በህይወታቸው መልካም እንጂ ሌላ ታይቶባቸው አያውቅም። ሙሽሪኮቹ ነብይ ሰለላሁ ዐለይሂ ወሰለም እኮ ታላቁን መጽሐፍ ቁርአንን ይዘው ከመምጣታቸው በፊት ሳዲቁል አሚን እውነተኛው ታማኙ ያሉት ይመሰክሩላቸው ነበር። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ይሄንን ሲናገሩ ነብዩ ምንላሽ ምን ሰጠው? ዛሬ ታሪክን አበላሽተው እንደሚጽፉና እንደሚናገሩ ነብዩ ሰለላሁ ዐለይሂ ወሰለም የለም እናንተ አንገታችሁ መቀላት አለባችሁ፣ ሰዎቻችሁን ከሰዎችን ከሀገር አባራችሁ፣ ህዝቦችን ከሀገር አስወጣታችሁ፣ እኔንም ከሀገር አሳዳችሁ አላሉም ነብዩ ሰለላሁ ዐለይሂ ወሰለም። በጣም ይገርማል እንዴ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። አረ ያጅብሻል በጣም እንዴ ያሉ ነብዩ ሰለላሁ ዐለይሂ ወሰለም በሚገርም ሁኔታ ይዝሃቡ ወአንቱ ሙጠለቀ go you are definitely free ሂዱ እናንተ ነፃ ናችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነፃ ናችሁ እናንተ ነፃ ይወጣችሁ ህዝቦች ናችሁ። go you are free ነብዩ ሰለላሁ ዐለይሂ ወሰለም ነፃነታቸውን አወጁላቸው። ወላሂ ሰው ልጅ በመድር ላይ ሲኖር አላህ ወተዓላ ከሰጠው ትልቁ ጸጋ ነፃነት ነው። ነፃነታቸውን የተገፈፉ ሰዎች ነው ስለ ነፃነት ምን ያህል ትልቅነት የሚያውቁ። ስለዚህ ጌታችን አላህ ሱብሃነሁ ወተዓላ ሂዱ እናንተ ነብዩ ሰለላሁ ዐለይሂ ወሰለም ሂዱ እናንተ ነፃ ናችሁ፣ ዛሬ ነፃ ወጣችኋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በጣም ይገርማችኋል ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ኢብራሂም ልጃቸው ሞተ። ነብዩ ሰለላሁ ዐለይሂ ወሰለም ልጃቸው ኢብራሂም ሲሞት ነብዩ አለይሂ ሰላቱ ወሰላም he cried ነብዩ አለቀሱ። ከዛም ተጠየቁ why is this all ምንድነው ይደባሉ። ነብዩ ሰለላሁ ዐለይሂ ወሰለም ስለ እንባው ጉዳይ ሲያስረዱ ምን አሉ? this is a mercy that Allah Subhanahu wa ta'ala puts in the heart of humans ይህ አላህ Subhanahu wa ta'ala በሰዎች ልቦና ውስጥ ያስቀመጣት እዝነት ናት። እንባ አላህ ወተዓላ በሰዎች ልቦና ውስጥ ያስቀመጣት እዝነት ናት ሲሉ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ሐሰንና ሁሴንን አገኙና የዓሊ ኢብኑ አቢ ጣሊብ አላህ መልካም ስራውን ይደረለትና የሳን ልጅ ሐሰንና ሁሴንን አገኙ ነብዩ ሰለላሁ ዐለይሂ ወሰለም። they kissed them ነብዩ ሰለላሁ ዐለይሂ ወሰለም ሳሟቸው። ነብዩ ሰለላሁ ዐለይሂ ወሰለም ሐሰንና ሁሴንን ሲስሙ የተመለከተ ሰው the man said to the prophet peace and blessings be upon him I've got 10 children but I have never ever kissed a single of them አንድ ሰው ምን አላቸው ነብዩ ሰለላሁ ዐለይሂ ወሰለም ሐሰንና ሁሴንን ሲስሙ ተመልክቶ እኔ 10 ልጆች አሉኝ ግን አንዳቸውንም ስሚያቸው አላውቅም አንዳቸውንም ስሚያቸው አላውቅም። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? what I'm going to do to you if Allah Subhanahu wa ta'ala snatches a mercy from your heart Allah ከልብ ውስጥ እዝነትን ካወጣብህ Allah ከልብ ውስጥ እዝነትን ከሰወረብህ እኔ ምን ላደርግልህ እችላለሁ አሉት ነብዩ ሰለላሁ ዐለይሂ ወሰለም። በአጠቃላይ be conscious እባካችሁ አዛኝነት አዛኝነት ነው ለሙስሊም ብቻ አይደለም አዛኝነት ነው ሙስሊምም ሆነ ሙስሊም ላልሆነ ነው። ለምክንያቱም የነብዩ ሰለላሁ ዐለይሂ ወሰለም ስብእና መገለጫው አንዱ ነብዩ ሰለላሁ ዐለይሂ ወሰለም ጉዳት ላደረሱባቸው ነብዩ ሰለላሁ ዐለይሂ ወሰለምን ስቃይና እንግልት ላደረሱባቸው ለሙሽሪኮች እንኳን ነብዩ ሰለላሁ ዐለይሂ ወሰለም አዛኝ ሆነዋል። so be compassion ስለ compassion ወይም ስለ እዝነት ስቋጨው ግን ይሄንን ተናግሬ ብቋጨው ደስ ይለኛል። ስለ እዝነት ወደ ሶስተኛው ነጥብ ከማለፍ ይበይ ሁላችሁም ባምባችሁ እንድትይዙልኝ እፈልጋለሁ። big compassion for those who are compassion to you doesn't make you a compassion being compassion for those who are only compassion to you doesn't make you compassion ላንተ ብቻ አዛኝ ለሆኑ ላንቺ ብቻ አዛኝ ለሆኑልሽ ሰዎች አዛኝ መሆነ ወይም አዛኝ መሆንሽ አንተን ወይም አንቺን አዛኝ ወይም አዛኝ ያስብላችሁ አዛኝ ያስብልን። አዛኝ የሚያስብልን ለሁሉንም ሰዎች እኩል አይተን ለሁሉም እኩል እዝነትን ስናንጸባርቅ ነው። ሶስተኛው ባህሪያችንና ስብዕናችንን የምንገነባበት መንገድ ነብዩ ሰለላሁ ዐለይሂ ወሰለም በምን መልኩ አስተምረውናል ካላችሁ consider ሶስተኛው consider ነው። አድሚኖች ከቻላችሁ ጻፉልኝ consider consider consider why mean consider consider is read the ability to think about before you say or before you are going to do something አንድን ነገር ከመናገር ወይም አንድን ነገር ከማድረግ በፊት ቆም ብሎ ማስተዋል consider ይባላል። consider ሱብሃንአላህ ነብዩ ሰለላሁ ዐለይሂ ወሰለም ህይወታቸው ሁሉ በconsiderable የተሞላ ነው። በconsiderable ማለት በማስተዋል የተሞላ ማለት ነው። ማስተዋል ቋንቋው ራሱ ያምራል ማስተዋል be consider አስተውል። ነብዩ ሰለላሁ ዐለይሂ ወሰለም ኡማቸው ህዝባቸው አስተዋይ ትውልድ እንዲፈጠር ነብዩ ሰለላሁ ዐለይሂ ወሰለም ኡመታቸው አስተዋይነት የተሞላው ትውልድ እንዲሆን ብዙ አስተምሯል። ቁርአንም በconsider ስብዕናችሁ እንዲገነባ ከፈለጋችሁ፣ ባህሪያችሁ ያማረ እንዲሆን፣ ሰዎች ዘንድ ተወዳጅ ስብዕና እንዲኖራችሁ be consider about your words, be consider about your action, about your words and your reaction. ስለዚህ አንተ ሰዎች ዘንድ መወደድ ከፈለክ፣ ሰዎች ዘንድ መወደድ ከፈለክሽ ሞገስ እንዲኖራችሁ እባካችሁን የምትናገሩትን ከመናገራችሁ በፊት የምትተገብሩትን ከማድረጋችሁ በፊት አስተውሉት ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄንን ደግሞ በቀጥታ እንዴት ከሐዲሳቸው እንዴት ከህይወት ታሪካቸው እንደምንመለከት አስተውል። consider በጣም ማስተዋል ይኖርብናል። የሙስሊም ወንድምህ ቀልቡ ባንተ ሊጎዳ ይገባል። ሙስሊም እህትሽ ባንቺ ቀልቧ ሊሰበር አይገባም። በመላሳችን ወንድሞቻችን ወይ መቶቻችን ልናርዳቸው አይገባም። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም be consider about your brother, be consider about your family, be consider about your parents, be consider about your neighbors, be consider about the rulers. ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት። አስተውል ለባለቤት፣ አስተውል ለወላጆች፣ አስተውል ለቤተሰቦች፣ አስተውል ለማህበረሰብ፣ አስተውል ለጎረቤት፣ አስተውል ለዓለምን ባጠቃላይ ሰዎች ማለት ነው። እስኪ ነብዩ ሰለላሁ ዐለይሂ ወሰለም እንዴት ነው ማስተዋልን ያስተማሩት? እንዴት ሲስቲ እንደሆነ እንመልከት። አሁንም conquer of መካ ነብዩ ሰለላሁ ዐለይሂ ወሰለም መካን ድል አድርገው ሲገቡ እስቲ እንመልከት። ነብዩ ሰለላሁ ዐለይሂ ወሰለም መካን ድል አድርገው ገቡ። ነብዩ ሰለላሁ ዐለይሂ ወሰለም መካን ድል አድርገው ከገቡ በኋላ መካን ለቆ የወጣ ኢክሪማ ሀገሪቱን ለቆ ወጣ ነበር። ኢክሪማ ማን ነው? ኢክሪማ was the son of አቡ ጀሃል። የአቡ ጀሃል ልጅ ነበር ኢክሪማ። የአቡ ጀሃል ልጅ የሆነው ኢክሪማ በነቢ ሰለላሁ ዐለይሂ ወሰለም ላይ ሙሽሪኮች ጠላቶች ብዙ ወደልን ሲፈጽሙባቸው ከነበሩ አንዱ ኢክሪማ ስለነበር ኢክሪማ ሀገር ጥሎ ወጣ። ምክንያቱም ነቢ ሰለላሁ ዐለይሂ ወሰለም እሱ በሳለው መንገድ ካገኙኝ ይገሉኛል፣ ነቢ ሰለላሁ ዐለይሂ ወሰለም ካገኙኝ ሊጎዱኝ ይችላሉ በማለት የፈጸመው ወንጀል እንደሆነ ግፍ እንደፈጸመ ስለገባው ሀቅን እንደተገፈተረ ስለተረዳ ወዲያውኑ ኢክሪማ ሀገር ጥሎ ወጣ። ከዛስ ሀገር ጥሎ ከወጣ በኋላ የኢክሪማ ባለቤት ግን የእስልምናን እውነተኝነት አምና የጌታ የአላሁ ስብሓነሁ ወተዓላን አንድነት በልቧ መስክራ ቁርአንን የህይወት መመሪያው አድርጋ ነቢዩ ሰለላሁ ዐለይሂ ወሰለምን የህይወት ተምሳሌትና አርአያ አድርጋ ተቀበለች። በሌላ አባባል ሙስሊም ሆነች። አልሐምዱሊላህ እስልምናን ተቀበለች። የኢክሪማ ሚስት እስልምናን ከተቀበለች በኋላ ለነቢዩ ሰለላሁ ዐለይሂ ወሰለም ያው ሚስት እንደመሆኗ መጠን ሀሳብ አቀረበች። አረ የባሌ ጉዳይ እንዴት ነው ይሄ ነገር ብላ ጠየቀች። ማለትም ባሌ ይህንን ነገር በመፍራት ሀገር ለቆ ወጥቷል አለቻቸው ለነብዩ ሰለላሁ ዐለይሂ ወሰለም። ሀገር ለቆ ወጥቷል ስትላቸው ነብዩ ሰለላሁ ዐለይሂ ወሰለም he can come here and he can live here freely ንገሪው፣ እዚህ መጥቶ በነጻነት በሰላም መኖር ይችላል። ሄዳ ይህንን ስትነግር ኢክሪማ በፍጹም ሊቀበል አልቻለም። አይ አንቺማ አስወስደሽ ልታስገድኝ ነው አላማሽ፣ በፍጹም አይቻልም ማለት። ከዛ በኋላ ተመልሳ አሁንም ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣች። ኢክሪማ እንዲህ ብሎኛል ሊመጣ አልቻለም። ነብዩ ሰለላሁ ዐለይሂ ወሰለም አረቦች ራሳቸው ላይ የሚጠመጥሙት ነገር አለ። ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ላይ የጠመጠሙትን አንስተው ሰጥቷት ይሄንን ለኢክሪማ አሳየው። This is the sign in Arab culture, this sign is the sign of guarantee. በአረቦች ባህል አንድ ሰው ጥምጣሙን እላይ ራሱ ላይ የሚጠመጥመው ጥምጣም አንስተው ሰጠህ ማለት ጋራንቲ ሰጠህ ማለት ነው። በባህላቸው ጋራንቲ ሰጠህ ማለት ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሰጧት፣ ውሰጅና ለኢክሪማ ሰጪው አላት። አስተውሉ ወላሂ የሚገርም ታሪክ ነው። ሱብሃንአላህ ወስዳ ለኢክሪማ ሰጠችው። ኢክሪማ ሲመረከተው ተገረመ። በርግጥም ነብዩ ሰለላሁ ዐለይሂ ወሰለም ጋራንቲ እንደሰጡት በነጻነት እንዲኖር እንደፈቀዱለት ተረዳ። መጣ ነብዩ ሰለላሁ ዐለይሂ ወሰለም ሲመጣ ምን አሉ? ነብዩ ሰለላሁ ዐለይሂ ወሰለም ኢክሪማ ሲመጣ ተመለከቱት። ከሰሃቦቻቸው ጋር ቁጭ ብለው ነበር። ሰሃቦቻቸው የእሳቸውን ቃል ያደምጡ ስለነበር ከሰሃቦቻቸው ጋር ሆኖ ኢክሪማ ሲመጣ ነብዩ ሰለላሁ ዐለይሂ ወሰለም እንዲላሉ that is ikrima he is coming towards to me i know that he's going to embrace islam ya ikrima no ወደኔ ዘንዳ እየመጣ ነው እስልምናን እንደሚቀበል ማውቃለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢክሪማ እየመጣ ነው እስልምናን ሊቀበል ነው። ግን ነጥብ ምን መሰላችሁ? consider አይደል አስተውል አይደል ነብዩ ምን አሉ መሰላችሁ? አለይሂ ሰላቱ ወሰለም ሱብሃንአላህ አላህ የእሳቸው ተከታይ ላደረገኝ ጌታ ምስጋና ይገባው፣ ላደረገን ጌታ ውዳሴና አምልኮት ለሱ ሁሉ ይገባ። ከዛስ ኢክሪማ ልክ እየመጣ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን አንድ ነገር አስተነቀቁ። ኢክሪማ is coming towards to me i know that he's going to embrace islam ኢክሪማ ወደኔ ዘንዳ እየመጣ ነው እስልምና ሊቀበል እንደሆነ አውቃለሁ። do not mention his father's name in a bad way የአባቱን ስም የአቡ ጀሃልን ምንም እንኳን ግፍና በደል በእኔ ላይ ፈጽሞ ቢሞትም የአባቱን ስም በኢክሪማ ፊት ግን በክፉ ፈጽሞ እንዳታነሱ አሉ ነቢ ስ ላ ስለም። ስብሓንላህ፣ በፍጹም እንዳታነሱ። ለምን? ቢካዝ ዶስ ሁ አር ከርሲንግ አር ዳይድ ዊል ኔቨር ጎን ቱ ሂር ዩ and will never benefit you at all. They will never go to hear you, but it hurts who are alive. Subhanallah. Nabi sallallahu alayhi wa sallam minan, bifitsum, indat sadbu. Abadiyyum bikifun dattanesu. Abu Jahlin bikifun dattanesu. Baliju fitna ikrima. Be concerned for your words. Lek alatu chachu astawulu kuno. Lek alatu chachu astawulu. Libbuna unda yigudda. Lamin alu Nabi sallallahu alayhi wa sallam, innante yemotawan akal, sitragmu, yemotaw akal aysamachu. Yemotaw akal irgimachu, sidivachu aysamam. ግን በህይወት የቆሙትን ሰዎች ግን ልቦናቸውን ትሰብራላችሁ፣ ልቦናቸውን ትጎዳላችሁ አሉ ነቢ ሰለላሁ ዐለይሂ ወሰለም። ሶ ቢ ኮንሲደር አባውት ዩር ወርድስ፣ ስለ ቃላቶች ልብ በል ማለት ይሄ ነው። ስብሃናል። በፍጹም እናንተ አስተውሉ። እስቲ አቡ ጀሃል ያን ሁሉ ግፍና መከራ ፈጽሞባቸው ግን በልጁ ፊት ፈጽሞ ስለ አቡ ጀሃል ክፉ ነገር እንዳትናገሩ ከመናገራችሁ በፊት የምትናገሩት ነገር አስቡ። መልካምን እንጂ ካንደበታችሁ ክፉ አይውጣ ነው። ምክንያቱም ከሁለት አንደበት መርገምና ጽድቅ ሊወጣ አይገባምና ክፉና መልካም ካንዳ አንደበት መውጣት የለም። የሙስሊም አንደበት ዘውትር መልካም ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ቢ ኮንሲደር ይታሉ፣ እባካችሁ ኮንሲደር ሆኑ፣ አስተውሉት ብለው አስተማሩ ማለት ነው። ለዛ ነው እኮ ነብዩ ሰለላሁ ዐለይሂ ወሰለም if there are three people amongst you do not talk others to of you with them in secret or with other language. ሶስት ሆናችሁ ተቀምጣችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰሂህ ሙስሊም በተዘገበ ሐዲስ። ሶስት ሆናችሁ ተቀምጣችሁ ሁለታችሁ በሚስጥር አለያም በሌላ ቋንቋ አይናገራሉ። ለምን? የሶስተኛው ሰው ልቦና ይጎዳልና። ልቦናው ፊል ያርግ ይችላል፣ ሊሰማው ይችላል። በእኔ ላይ ሴራ የዶሎቱብኝ ነውን ብሎ ሊያስብ ይችላልና be considered about the third person። ስለ ሶስተኛው ሰው ልታስተውሉለት ይገባል፣ ልታስቡለት ይገባል። የእናንተ ስብዕና መሆን ያለበት ይሄ ነው እንጂ አንዱን አስቀምጣችሁ ሁለታችሁ በእናንተ ቋንቋ ሁለታችሁ በራሳችሁ ሚስጥር ብቻ ልትነጋገሩ አይገባም። be considered about your words, be considered about your action before you get to do it, before you get to say it. ከመናገርህም ሆነ ከማድረግህ በፊት ቃላቶችህንም ሆነ ተግባሮችህን አስተውላቸው ነው። አንድ አባባል አለ፣ በጣም የምወደው አባባል፣ አድምጡኝ ይሄንን አባባል። watch out your thoughts, your thoughts becomes your words. watch out your words, your words becomes your actions. watch out your actions, your actions becomes your habits. watch out your habits becomes your character. watch out your character becomes your destiny. Subhanallah. astawul. watch out your thoughts. astasasabihin astawulaw alu. astasasabihin astawulaw. your thoughts becomes your words. astasasawuchi wede qalatnet ikkeyarallunna. watch out your words. ቃላቶችህን አስተውላቸው። your words becomes your actions. ቃላቶችህ ሲደጋግሙ ተግባሮችህ ይሆናሉና። watch out your actions. ተግባሮችህንም አስተውላቸው። your actions becomes your habits. ተግባሮችህ ሲደጋግሙ ልምድ ይሆናሉና። watch out your habits. ልምድህንም አስተውለው። your habits becomes your character. ምክንያቱም ልምዶች ባህሪዎች ይሆናሉና። watch out your character. ባህሪህን አስተውለው። your character becomes your destiny. ምክንያቱም ባህሪ ያንተ መጨረሻህ ነውና ይላሉ። ሱብሃንአላህ። በጣም የሚያምር አገላለጽ ነው። ለዛ ነው ስልምና ሲጀምር watch out about your mind. ባህሪህ ውስጥ የምታስበው፣ የምትናገረው፣ የምትተገብረው ልምድ አድርገህ ያዝከውን ባህሪህን አስተውለው። ለምን? ቃላቱ ይሁን ሐሳብህ መልካም ከሆነ ንግግርህ ሐሳብ ነው። ንግግርህ መልካም ነው። ንግግርህ መልካም ከሆነ ድርጊትህ መልካም ነው። ድርጊትህ መልካም ከሆነ ልምድህ መልካም ነው። ልምድህ መልካም ከሆነ ባህሪህም መልካም ነው። ኢንሻአላህ ባህሪያችን መልካም ከሆነ የጀነት ሰዎች እንሆናለን ኢንሻአላህ። በተቃራኒው ግን የምናስበው ክፉ ከሆነ፣ የምንናገረው አጸያፊ ቃል ከሆነ፣ የምንተገብረው ህዝብ የሚጠላው ተግባር ከሆነ፣ ልምዳርገን ያዝነው ልምዳችን ሱስ ከሆነ፣ ሱሱ ደግሞ ባህሪያችን ከሆነ ባህሪያችን መጨረሻችንን ስለሚወስድ መጨረሻችን ደግሞ መጥፋታችን ነው የሚሆነው። ስለዚህ be considered about your thoughts, be considered about your action, about your words. ስለ አስተሳሰብ፣ ስለ ቃላቶች፣ ስለ ተግባሮች፣ ስለ ልምዶች be considered አስተውለው ይላሉ። ነብዩ ሰለላሁ ዐለይሂ ወሰለም ምን ያህል ለሰው እንደሚያስተውሉና እንደሚያስጨንቁ አንድ ታሪክ ባወሳላችሁ ደስ ይለኛል። አስተውሉ። ነብዩ ሰለላሁ ዐለይሂ ወሰለም መስጊዳቸው ውስጥ ሰሃቦቻቸውን ሰላት እያሰገዷቸው ነው። ነቢ ሰለላሁ ዐለይሂ ወሰለም ሰላት እያሰገዱ in a very noticeable way the prophet peace and blessings be upon him prayed his prayer in a very fast way. በጣም በግልጽ በሚታወቅ ሁኔታ ነቢ ሰለላሁ ዐለይሂ ወሰለም ሰላቱን ፈጠን አድርገው ሰገዱ። ሰላቱን ፈጠን አድርገው ሲሰግዱ ሰሃቦቹም ግራ ገብቷቸዋል። ከዛ ነቢ ሰለላሁ ዐለይሂ ወሰለም ሰላሙ አለይኩም ብለው አሰላምቶ ጨረሱ። ከዛ ሰሃቦቹ ጠየቁ፣ ሰላቱ በጣም ፈጠነ ዛሬ ለምንድን ነው አውታል? ነብዩ አለይሂ ሰላቱ ወሰለም የመለሱት መልስ የሚገርም ነው። consider አስተዋይነት የሞላበት ነው። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? well I was praying I was intended to prolong the salah ሰላት ውስጥ ገብቼ ሰላቱን ስጀምረው ሰላቱን ለማስረዘም ነበር ንያ ያሉ። ንያ it was prolonging the salah ሰላቱን ለማስረዘም ነበር። ነገር ግን I heard when a baby is crying and I know how his mother is going to be considered about it ህፃኑ ልጅ ሲያለቅስ ሰማው። ህፃን ልጅ ሲያለቅስ ስለሰማው እናቱ ምን ያህል እንደምትጨነቅና እንደምታስብለት ስለገባኝ I just make him the salah very fast and noticeable way ሰላቱ በቻልኩት መጠን ፈጠና አድርጌ ለመቋጨት ሞከርኩ ይላሉ። ሱብሃን ረቢ ሱብሃን አላህ በፍጥነት ጨረስኩኝ። ምክንያቱም I was considering about her ለሷ እኮ አስተውዬላታለሁ ተጨንቄላታለሁ ማለታቸው እኮ ነው። ነብዩ ሰለላሁ ዐለይሂ ወሰለም ልቦናዋ በእናትነት አንጀት ምን ያህል እንደሚረበሽ አውቃለሁ። be considerate ዛ በምንነገራቸው ቃላቶችም ሆነ በምናደርጋቸው ተግባር እንት ልናስተውል ይገባል። ለዛ ነው ነብዩ አለይሂ ሰላቱ ወሰለም ምን አሉ? if you eat garlic did not come to our mosque ነጭ ሽንኩርት የተመገብክ እንደሆነ መስጊዳችን አትምጣ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለምን? because you have to consider about your brothers who are going to standing in the prayer next to you ምክንያቱም አጠገብህ ስለሚቆመው በሰላት ላይ አብሮህ ስለሚቆመው ወንድምህ ልታስብለት ይገባል። consider አድርግ አስተውል። ምክንያቱም ነጭ ሽንኩርት እየሸተታቸው ሌሎቹ ሊሰግዱ ሌሎቹ አዛሪ ሆኖ አይገባም ባንተ። ስለዚህ be consider እባክህን አስተውል ነው። ሱብሃንአላህ የኢስላም አስተምሮት አጃኢብ ነው። if you eat garlic do not come to mosque ቤትህ ስገድ በቃ ነጭ ሽንኩርት በተመገብክ እንደሆን consider እኛ ማስተዋል እንደሆን ይገባል። ባልና ሚስት በጣም በማስተዋል ህይወታቸው ሊመሩ ይገባል። ባል ስሜቱን አርክቶ ለሚስት ጀርባ ሰጥቷት የሚተኛ ከሆነ እስልምና be consider about your wife ስለሚስት አስብላት እንጂ ነው እኮ የሚለው። በተቃራኒው ሚስት የባሏን ስሜት በአግባቡ ማጠበቅ ከሆነ be consider about your husband የባለቤትሽን ስሜት ጠብቂለት ይላል። be consider ወላጆች ለልጆች ሐቃቸውን እንድትሰጡ be consider አስተውሉ ይላል። ልጆችም ለወላጆች ልክ እንደዚሁ be consider ልታስተውሉላቸው ይገባል በማለት ያስተምራል። ሶስተኛ ስብዕናችንን ከምንገነባበት ባህሪያችንን ከምንለውጥበት መንገድ ይሄ ነው። አራተኛው it is control. what is control? control means it is the ability to control your desire and your feelings. control እንለዋለን መቆጣጠር። ability to control our desire, ability to control our anger ቁጣችንን ሊሆን ይችላል ስሜታችንን ሊሆን ይችላል የመቆጣጠር ባህሪን ማሳደር በውስጣችን control ተብሎ ይጠራል። ይሄ ስብዕናን ከማደስ ባህሪን ከመግራት አንጻር ትልቅ ድርሻ ይዛል ራስን መቆጣጠር። አላህ ሱብሃነሁ ወተዓላ ሁላችንም ክፉ ስሜት ሲመጣብን አላህ ስሜታችንን የምንቆጣጠር ሰዎች አላህ ያድርገን። ምክንያቱም ዛሬ ሰዎች እየጠፉ ያሉት ዛሬ ብዙዎች እየጠፉ ያሉት በመጠጥ ቤት የምታገኛቸው በሱስ ቤት ውስጥ በሱስ ወጥመድ ተይዘው የምታገኛቸው በየመሸረታ ቤቱ የሚዞሩ ሰዎች እኮ ስሜታቸውን መቆጣጠር ከብዷቸው ነው። they didn't cannot control ባህሪያቸው ሰዎች ዛሬ ባህሪያቸው ስብዕናቸው አስቀያሚ ነው ብለህ የምታስባቸው ሰዎች ምክንያቱም እንደነው ካልክ they cannot control themselves ራሳቸውን መቆጣጠር አልቻሉም። ለዛ ነው በቃ አላህ ወተዓላ ቁርአን ውስጥም ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ውስጥም ራሳችንን እንድንቆጣጠር ያደርገናል ራሳችንን እንድንቆጣጠር ያስተምረናል። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም who is the strongest man ማነው ጠንካራ ሰው ብሎ ማለት ብለው ጠየቁ ባንድ ወቅት በሳቦቻቸው መሃል። አንድ ጊዜ ምን ሆነ መሰላችሁ ከአባቴ ከአቶ ክብሮም ጋር መንገድ እየሄድን ኢትዮጵያ ያለሁኝ መንገድ እየሄድን ታክሲ ላይ የተጻፈ አንድ ጽሁፍ አየና በነገራችን ላይ ታክሲ ላይ ከሚጻፉ ጽሁፎች በጣም የምወደው አንድ ጽሁፍ አለ አለኝ። ምንድን ነው የምትወደው አልኩት አባቴ ምንድን ነው የምትወደው የትኛውን ጽሁፍ ትወዳለ አልኩት። የምወደው ጽሁፍ አለኝ እንግዲህ አስተውሉ አባቴ ክርስቲያን ነው የምወደው ጽሁፍ አለኝ በጣም ደስ ከሚለኝ ጽሁፎች ውስጥ ጀግና ሰው ብሎ ማለት ሰዎችን ታግሎ የሚጥል ሳይሆን በቁጣው ጊዜ ቁጣውን መቆጣጠር የሚችል ነው ነቢዩ ሙሐመድ ይላል አለኝ ሰለላሁ ዐለይሂ ወሰለም። ወላሂ በጣም ተገረምኩኝ። ሱብሃንአላህ በጣም ገረመኝ። የምናገርበት ቃላቶች ሁሉ ጠፋብኝ። ሱብሃንአላህ አልኩኝ። ምን ያህል ከታክሲ ጀርባ ላይ ተለጥፎ የነቢዩ ዐለይሂ ሰላቱ ወሰላም አስተምሮት ምን ያህል ልብ ውስጥ መግባት እንደሚችልና ምን ያህል አስተምሮታቸው እውነተኛ ባህሪን ቀራጭ መሆኑን ተረዳሁ። ምክንያቱም አለኝ አባቴ ሰዎች ስሜታቸውን ቁጣቸውን ከተቆጣጠሩ መልካም ስብዕናን ይላበሳሉ አለ። እውነት ነው። ነብዩ ሰለላሁ ዐለይሂ ወአለ አለይሂ ወሰለም እውነት ነው። ነብዩ አለይሂ ሰላቱ ወሰለም who is the strongest man amongst you? ማን ነው እስቲ ጠንካራ ሰው ብሎ ጠይቀዋል። ጠንካራ ሰው ብሎ ማለት በቁጣ ጊዜ ስሜቱን መቆጣጠር የሚችል ነው። ሱረቱል አሊ ኢምራን ምዕራፍ 3 ላይ ቁአላሁ ተዓላ ቁጣችሁን ተቆጣጠሩ እንጂ ያለው አትቆጡ አይደለም ያለው። ምክንያቱም መቆጣት ተፈጥሯዊ ባህሪ ነው፣ ግን ቁጣህን ተቆጣጠረው ነው። ቁጣህን ተቆጣጠረው። ስለዚህ እስልምና ባህሪያችን ሊቀየር ከፈለግ ኮንትሮል ዩር ዲዛይር፣ ዛሬ እንነሳ ስሜታችንን ለመቆጣጠር። ስሜታችን ቁርአንን የማንበብ ስሜታችን የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ የማወቅ ስሜታችን እስላምን የበላይ የማድረግ ስሜታችን እስልምናን ለሰው ልጆች የማሰራጨት ስሜታችን ሰደቃ የሚሰጥበት ስሜታችን ጾም የሚጾምበት ስሜታችን ለአላህ የሚያጎበድድበት ስሜታችን ኸይር ነገርን የሚሰራበት አላህ ያድርግልን። ጌታችን አላሁ ተዓላ if you want to control if you control your desire inshallah Allah ta'ala is going to give you the best and the beautiful and the smartest character and behavior. Allah ta'ala amalkam sab'inna kallacho sewoch simetachon kemiqotatoru sewochim Allah yadirgen. Amistenyaw በሲ የሚጀምረው አምስተኛው ደግሞ ካሬጅ ይባላል። ካሬጅ C O U R A C O U R G E ካሬጅ ካሬጅ yes A G E ካሬጅ where is ካሬጅ? ካሬጅ means there is the ability ካሬጅ ጀግና ደፋር ማለት ነው። ካሬጅ ደፋር ጀግና there is to stand up for what you believe in. Courage ጀግንነት ማለት ስለምታምነው ነገር ጀግና መሆን ማለት ነው። Courage ስለምታምነው ነገር ምንም ልቦና አይጠራጠርም። አላህ Subhanahu Wa Ta'ala ስለመኖሩ ልቦናችን አይጠራጠሩም። አላህ Subhanahu Wa Ta'ala አጽናፍ ዓለሙን ስለመፍጠሩ ለሰከንድ አንጠራጠርም። ነብዩ ሰለላሁ ዐለይሂ ወሰለም ለሰው ልጆች ብርሃን ገላጭ ሆኖ መላካቸው በሰከንድ አትጠራጠርም። and ይሄንን በውስጥ ስታሰርት you gotta be courage ደፋር ትሆናለህ፣ ጀግና ትሆናለህ። ጀግንነት በመንድነው? ደፋርነት በመንድነው? እንመጣበታለን። courage stand up for what you believe in. courage ማለት ስለምታምነው ነገር መቆም ማለት ነው። ስለምታምነው ነገር ዘብ መቆም። አንተ ስለእስልምና ታምናለህ፣ በእስልምና የህይወት መመሪያነት ታምናለህ። ስለምታምነው ነገር ዘብ ትቆምለታለህ። courage stand up for what you believe in. ምገርማችሁ ጀግና የሆኑ ሰዎች ደፋር የሆኑ ሰዎች አይፈሩም ማለት አይደለም። ደፋሮች ጀግናዎችም ይፈራሉ። ጌታችን አላህ Subhanahu Wa Ta'ala ስለ ሙሳ አለይሂ ሰላም ቁርአን ውስጥ ሲጠቅስልን አብዛኛው ጊዜ አስተውላችሁ ከሆነ ደቸር ኸውፍ መፍራት የሚለው ነገር አብሮ ተያይዞ ይመጣል። ለምሳሌ ቁልና አልነው ይላል ለሙሳ አለይሂ ሰላም ቁልና አልነው ይላል አላህ። ምን do not be afraid አትፍራ አልነው። ምን ሲሆን በትሩን ሲጠላው በትሩ ወደ ባብነት ሲቀየር ድናት አፍሬድ አትፍራል ነው ይላል አላህ። አትፍራል ነው ለሙሳ አለይሂ ሰላም። ሙሳ አለይሂ ሰላም ሱረቱ ጣሃ ምዕራፍ ቁጥር 42 እስከ 52 ብትመለከቱ ታሪኩን ብታስተውሉ ሱረቱ ጣሃ ምዕራፍ ቁጥር 42 እስከ 52 አላህ Subhanahu Wa Ta'ala ወደ ፊርዖን ዘንድ መልእክተኛ አድርጎ ሲልከው ፊርዖን ዘንድ መሄድ ሙሳ አለይሂ ሰላም ፈርቶ ነበር። እኔ እፈራለሁኛል ጌታችን አላህ ድናት ቢ አፍሬድ አትፍራ ነው ያለው። ይህ ማለት ሙሳ አለይሂ ሰላም የእውነት ጀግና አልነበረም ደፋር አልነበረም ማለት አይደለም። ሙሳ አለይሂ ሰላምማ ጀግና ነበሩ፣ ደፋር ነበሩ። አምባገነን የሆነውን ፊርዖንን አና ረብኩሙል አዕላ እኔ የበላይ ጌታችሁ ነኝ ሲል የነበረውን ፊርዖንን ህዝቦቹን ልቀቃቸው፣ በነጻነት ይኖሩ፣ ከባርነት ነጻ አውጣቸው፣ ነጻነታቸውን አጎናጽፋቸው ሲል በእርግጥም ጠይቆታል። በእርግጥም ህዝብ እስራኤልን ነጻ አውጥቷል ከግብጽ ቀንበር ባርነት። በደፋሩ ፊት ጀግና ሆኖ ሙሳ አለይሂ ሰላም ተናግሯል። ያ ማለት ከዚህ ታሪክ ምን እንረዳለን? ተፈጥሯዊ ፍራቻ ሰዎች ሊፈሩ ይችላሉ። ጀግንነት ግን ምንድነው? ጀግንነት is doing what is right despite the existence of fear. ፍራቻ ውስጥ ያለ ነገር ግን ተገቢውንና ትክክለኛውን ነገር ማድረግ ጀግንነት ይባላል። ጀግንነት ይባላል። ተፈጥሯዊ ፍራቻን ማለት ነው። ተፈጥሯዊ ፍራቻን ማለት ነው። አንድ ሰው እባብ ቢፈራ ጀግና አይባልም። ይሄ ሰውዬ ጀግና አይደለም ብለን አንሰይም። ጀግና ነው ስለሚያምነው ነገር። እባብን መፍራቱ ግን ተፈጥሯዊ ነውና ነው። ካሬጅ እስልምና ካሬጅ ኑራችሁ ጀግና ሁኑ ይላል። ደፋር ሁኑ። ጀግንነታችሁ በማን ላይ ነው? ጣላት አላችሁ። ጣላታችሁ ሸይጣን ነው ይላችኋል። ጌታችን አላህ ሱረቱል ፋጢር ምዕራፍ 35 ቁጥር 6 ላይ ሱረቱል ፋጢር ምዕራፍ 35 ቁጥር 6 ላይ indeed shaitan is an enemy for you, hold it as enemy. በርግጥ ሸይጣን ለእናንተ ጣላታችሁ ነው፣ በጠላትነት ፈረጃችሁ ያዙት ይላል ጌታችን አላህ። በርግጥ ሸይጣን ለእናንተ ጣላታችሁ ነው፣ በጠላትነት ፈረጃችሁ ያዙት። ጣላታችሁ ነውና በጠላትነታችሁ ፈረጃችሁ ልትይዙት ይገባል ይላል ጌታችን አላህ Subhanahu Wa Ta'ala። በጠላትነት ፈረጃችሁ ያዙት። ምክንያቱም በሱ ላይ ጀግና ልትሆኑበት ይገባል። በሱ ላይ ደፋር ልትሆኑበት ይገባል። ሸይጣን በአላህ ባሮች ላይ አቅምና ጉልበት የለውም። በሱረቱል ኢስራ ምዕራፍ 17 ቁጥር 61 ላይ በባሮች ላይ በርግጥ sultaan በባሮች ላይ በርግጥ sultaan የለህም ብሎታል አላህና። sultaan የለውም ሸይጣን በሱ ላይ ደፋር ጀግና መሆን። ጌታችን አላህ ሱረቱል በቀራ ምዕራፍ 2 አንቀጽ 168 በሱረቱል በቀራ ምዕራፍ 2 አንቀጽ 208 ላይ do not follow the footsteps of shaytan የሸይጣንን ዱካ እግር በእግር አትከተሉት ብሏል። እግር በእግር አትከተሉት ለምን? ቁርአን ሱረቱ መርየም ምዕራፍ 19 ቁጥር 44 ላይ ኢብራሂም አለይሂ ሰላም ለአባቱ ሲመክር ለአባቱ ሲያስተምር ምን ነበር ያለው? Oh my father አባቴ ሆይ ሲል በፍቅር አጠራጠረው። በፍቅር አጠራር አባቴ ሆይ ብሎ ያ አባቴ ብሎ ከጠራ በኋላ ድናር worship shaytan indeed shaytan is an enemy for the most merciful አባቴ ሆይ ሸይጣንን አትከተል እሱን አትገዛው። ሸይጣን ብሎ ማለት እሱ እኮ ማለት የአርራህማን ያዘኙ አምላክ የአላህ ቀንደኛ ጣላቱ ነው። ስለዚህ አላህን ጣላት አድርገው ሸይጣንን ያዘው። ስለዚህ በሱ ላይ ጀግናውን ደፋሩን be courage ሸይጣን የሚያመጣው ውስዋሶች ሁሉ በአላህ ቃል ብትስጥስጥስ አድርገው ጣለው። በነብይ ሰለላሁ ዐለይሂ ወሰለም ቃል ውልቅልቁን አውጣው። ከዛ አንተ የመልካም ስነ ምግባር ባለቤት ትሆናለህ። አንቺ የመልካም ስነ ምግባር ባለቤት ትሆኛለሽ። ለምታፈራቸው ልጆች የመልካም ስነ ምግባርን ባለቤት ታላብሻቸዋለሽ፣ ታስተምራቸዋለሽ። ስለዚህ ካሬጅ ስብእናን ለማደስ ይጠቅማል ነው። የመጨረሻው የመቋጫው ስብእናችንን የምንነገራበት ባህሪያችንን የምንቀርጽበት ኮንፊደንስ ይባላል። ኮንፊደንስ what a beautiful word confidence. Confidence is በራስ መተማመን ይባላል። በራስ መተማመን be confidence and have a confidence አባካቹ አድሚኖች ጻፉልኝ ኮንፊደንስን ጻፉልኝ። ኮንፊደንስ very good movement thank you very much confidence is በራስ መተማመን በሙስሊሙ উম্মা የጠፋ በእኛ ውስጥ የተሰወረ የኛ የነበረ ግን እኛ የተነጠቀ ነው ሸይጣን የወሰደብን ትልቁ ነገራችን ቢኖር ኮንፊደንስ ነበር። ኮንፊደንስ በራስ መተማመን ሱብሃንአላህ ሙስሊም ነበር በራስ መተማመን ሊኖረው የሚገባው። መተማመን በራስ የኛ ነው። እስኪ ተመልከት በራስ መተማመን ከነብዩ አለይሂ ሰላቱ ወሰለም አንድ ሰሃባ እሳቸው ካስተማሩት ከቀረጹት ሰሃባ እስቲ እናንሳ። ኡሳማ ይባላል ስሙ። አላህ ወተዓላ መልካም ስራውን ይደረግለት። መሳጭ ታሪክ ነው። ወድጄዋለሁና ውደዱልኝ፣ አድንቄዋለሁና አድንቁልኝ፣ ተገርሜበታለሁና ተገረሙበት። ይህ ኡሳማ የነብዩ አለይሂ ሰላቱ ወሰለም ባልደረባ ነው። ሐኪም ኢብኑ ሂዛም የሚባል አይሁዳዊ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ አይመጣና ካፖርት ይሰጣቸዋል በስጦታ መልክ። ሐኪም ኢብኑ ሂዛም አይሁድ ነው፣ ግን ነብዩ ሰለላሁ ዐለይሂ ወሰለም ይወዳቸዋል። ሐኪም ኢብኑ ሂዛም ለነብዩ ሰለላሁ ዐለይሂ ወሰለም ካፖርት ያመጣና ይሰጣቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ካፖርቱን ሲያደርጉት ሱብሃንአላህ በጣም በጣም ያምርባቸዋል። ሐኪም ኢብኑ ሂዛም ሲናገር ምን ይላል? I have not seen any person who was very smart and handsome with that kaport except the prophet peace and blessings be upon him. እንደ ነብዩ አለይሂ ሰላቱ ወሰለም የመሰለ ቆንጆ ያማረበት በዛ ካፖርት ማንንም ሰው አላየውም ማለት በጣም ያምርባቸዋል። ደስ አለኝ ከሰጧቸው በኋላ ያምራል አለ ሐኪምን ይዛ ሰጥቻቸው ሄድኩኝ ይላል። In the next day I was in the market of Medina. በሚቀጥለው ቀን መዲና ውስጥ ማርኬት ውስጥ ነበርኩ ይላል። መዲና ውስጥ ገበያ ስፍራ ውስጥ ነበርኩ ይላል ሐኪምን ይዛ። ለትላንት ማታ ለነብዩ ሰለላሁ ዐለይሂ ወሰለም ሰጥቻቸው የነበረው ካፖርት የሆነ ሰው ለብሶ አየሁት ከጀርባ። ከዛም ተጠጋውትኝ ሄድኩኝ ለካነካ ሳደርገው ዞር ሲል ኦሳማ ነው። ኦሳማ he was very black. ኦሳማ በጣም ጥቁር ነበር ይላሉ የታሪክ ጻፍት። ኦሳማ በጣም ጥቁር ነበር። አይኖቹ በጣም ወደ ውስጥ የገቡ ናቸው። አፍንጫው በጣም ድፍጥጥ ነው። በጣም ብላክ ነው ጥቁር ነው። ኦሳማን ሲያየው የነብዩ ሰለላሁ ዐለይሂ ወሰለም ማታ የሰጣቸውን ካፖርት አድርጎታል። አንተ ኦሳማ you just wear this caport? አንተ ኦሳማ ይሄን ካፖርት ለበስከው? Where did you bring it? ከየት ነው ያመጣው? ይሄን ለበስከው አንተ አለ። ይሄን ለበስከው አንተ? ኦሳማ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ማታ ሄድኩኝ። ነብዩ ይሄን ለብሰው ሳያቸው በጣም ያምርባቸዋል። ያ ረሱላህ ሰለላሁ ዐለይሂ ወሰለም ካፖርቶት በጣም ያምርቦታል አልኳቸው። ይሄንን ስላቸው ሱብሃነ ረቢ ነብዩ አለይሂ ሰላቱ ወሰለም ኦሳማ ወደድከው እንዲያሉኝ አሁን ወደድኩኝ ትኛልኳቸው። ነብዩ ሰለላሁ ዐለይሂ ወሰለም ካፖርቱን አውልቀው ሰጡኝ አደረኩትኝ አሉ። ከዛ በኋላ ሐኪም ኢብኑ ሂዛም አንተ ኦሳማ you just wear this caport አንተ ኦሳማ ይሄን ካፖርት አንተ አደረከው አንተ ለበስከው ሱብሃነ ረቢ ይሄን ለበስከው አንተ ይሄ ካፖርት እኮ በአንድ ወቅት የየመኑ ንጉስ የዚየዘን ካፖርት ነበር ቃል የየመኑ ንጉስ ካፖርት ነበር የዚየዘን ካፖርት። ያ ማለት ምን መሰላችሁ ንግግሩ ሐኪምን ምን ሂዛም ይያለ ያለው ለኦሳማ አንተ ጥቁር ነህ ቆንጆ አይደለም አታምርም ደመግቡ አይደለህም ስለዚህ ይሄን ካፖርት ልታደርግ አይገባህም። you don't deserve it አንተ አይገባህም ይሄ you don't deserve this to have it ይሄን አንተን የሚገባ አይመጥነህም ነው የሚባለው በዘመናዊ ቋንቋ አይመጥነህም አይመጥነኝም ይላሉ አሉ ሰዎች ይሄ ነገር አይመጥነኝም አይመጥነህም ማለት ነው አይመጥነህም ማለት ነው። አስተውሉ ግን ምን ያህል በራሱ ይተማመን እንደነበረ ኦሳማ አው ልክነ እኔማ እኮ ጥቁር ነኝ አስቀያሚ ነኝ በዛ ላይ አይገባም ነበር ይሄንን መልበስ ግን ምን ላድርግ ነብዩ ሰለላሁ ዐለይሂ ወሰለም ስለሰጡኝ ነው አለ አላለም። የሚገርም ነገር ነው የተናገረው። የሚገርም ነገር ዛሬ እስልምናችንን መግለጽ በፈራንበት ተጨባጭ ሁኔታ ውስጥ ኦሳማ የሚገርም ቃል ተናገረ። ምን አለው? والله I am bigger than the king of Yemen Ziyazan والله እኔ ከየመኑ ንጉስ ከዚየዘን በጣም እበልጣለሁ እኛ والله I am my father is better than the father of the Yemen's king Ziyazan father والله ከየመኑ ንጉስ ከዚየዘን አባት والله የኔ አባት ይበልጣል አለ። والله ለሃለሁ አሁንም my mother is greater than and better than the mother of Ziyazan ከዚየዘን ከየመኑ ንጉስ እናት የበለጠ የኔ እናት ትበልጣለች። because me and my parents we testify we bear witness that there is none has right to be worshiped but Allah la ilaha illa Allah muhammadur rasulullah ምክንያቱም እኔና ቤተሰቦቼ ወላጆቼ la ilaha illa Allah muhammadur rasulullah እነሆ ከአንድ አላህ በስተቀር በእውነት አምልኮ የሚገባ አምላክ የለም ነብዩ ሰለላሁ ዐለይሂ ወሰለም የአላህ እውነተኛ መልእክተኛ ናቸው ብለን አምነን ተቀብለናል። አታወዳደርን አታነጻጽረን አይገባም። ሰማይና ምድር እንኳን በልዩነታቸው ማየት ይችላል የኛ ልዩነት ግን አይታየም አይገባም ማለት ኦሳማ have you seen how his confidence አስተዋልክ አስተዋልሽ ምን ያህል ኮንፊደንስ እንዳለው በራስ መተማመኑ። ዛሬ ግን ከሙስሊሙ ኡማ ልቦና ሰጠፋል። እባካችሁን ሁኔንም ነፍሴን ስመክር ለእናንተ መልእክቴን ሳስተናልፍ have a confidence በራስ መተማመናችን ይበርታል። ስለ ነብዩ ሰለላሁ ዐለይሂ ወሰለም አንደበታችን ሞልቶ ይናገር። ስለ እስላም ልቦናችን ሞልቶ ይናገር። ስለ አላህ ሱብሃነሁ ወተዓላ ማንነት አንደበታችን ለተለት ያውሳ። ስለ ሳቦቹ ታሪክ እንናገር። ስለ እስልምና እውነት እንግለጽ። አንፍራ እውነቱን የበላይ እናድርግ ነው። be confidence በራሳችን እንተማመን። በራሳችን መተማመን ይኑረን ነው። እስኪ አንድ ታሪክ ላንሳላችሁ። በጣም ወድጄዋለሁ ይሄንን ታሪክ ላካፍላችሁ ወደድኩኝ። there was a person who was a supervisor. Supervisor የነበረ አንድ ሰው ነበር። ያኔ he's a supervisor. Supervisor ነው። ተቀጥሮ ነው የሚሰራው ድርጅቱ። ድርጅቱ ውስጥ ተቀጥሮ ሲሰራ ድርጅቱ በጣም ትርፋማ ይሆንና በአመቱ መጨረሻ ላይ the company gave 1000 bonus dollars for each employment for each employer. ለእያንዳንዱ ተቀጣሪ 100 1000 ዶላር ቦነስ ሰጣቸው። ትርፋማ ነው ድርጅቱ። ትርፋማ ስለሆነ ድርጅቱ ትርፍ ስላተረፈ 1000 ቦነስ በነፃ ነፃ የሆነ ዶላር ተሰጣቸው ተብሎ ለሁሉም ተሰጣቸው። ለሱፐርቫይዘሩም ተሰጠው። 1000 ዶላሩን ልክ እንደተቀበለ ለሚስቴን አደርግበታለሁ ለልጆቼ እናደርግበታለሁ እያለ ያሰበ ወደ ቤት መምጣት ጀመረ። ይሄንን 100 ዶላር ተቀብሎ 1000 ዶላር ይቅርታ ተቀብሎ ቦነሱን በአምሮ ያሰላሰለ ምንም እንደሚያደርግለት ለቤተሰቦቹ ያሰበ ሲመጣ መንገድ ላይ አንድ ነገር ገጠመው። አንዲት ሴት ህፃን ልጅ አቅፋ she is begging and crying እያለቀሰች ትለምናለች። My baby is going to die. He is very sick. I've got no money for medicine. I want to take him to get a medicine, a medication, and I've got no money. Please help people to me. እባካችሁ እርዱኝ። ልጄ ሊሞትብኝ ነው። ያስኩት ልጅ ጻን ነው። አሞታል። ሊሞትብኝ ነው። ገንዘብ የለኝ አላሳከመው ነገር። እባካችሁ እርዱኝ እያለች ትጮሃለች። ይህ ሰው 1000 ዶላር በውስጥ በኪሱ ይዟል። ቦነስ የተሰጠው። አያት ሲመረከታት አዘነላት በጣም። በኪሱ የነበረውን ሙሉን 1000 ቦነስን ዶላር ሰጣትና ወደ ቤቱ መጣ። ቤት መጣና የሆነውን ሁሉ አጫወታቸው። ከዛ ሲያጫውታቸው ልጆቹ በጣም ፈጣኖች ነበሩና ኦዳድ you know somebody had fooled you አባቲ የሆነ ሰው አታለዋል ዛሬ have you got no conscience you got to give up 1000 bonus dollars 1000 ዶላር በነፃ ትሰጣለህ ልጅ ይዛ ልጄ ታሟል ሊሞትብኝ ነው ብላ እሷ እኮ ያታለለች ነው በዘመናዊ ቋንቋ እየፎገረች እኮ ነበር she was joking on you fooling you እያሾፈችብህ ነበር እኮ በጣም እየቀለለችብህ ነው oh my father she fooled you በጣም አታላለች ገንዘብህን ወሰደችብህ ቤተሰቦቹ ጥሩ ምላሽ መልሱልኛል ብሎ ሲጠብቅ ግን ተቃራኒ ምላሽ መልሱለት የሰራው ስራ ጥፋት ነው አሉ ይሄን ይያሉት አጋጣሚ ዜና television like there becomes you know breaking news super zina metta we have got a breaking news super zina allen what is the super zina mind number super zina we have got a breaking news that there was a woman that she was mutating that she get a carry and a baby that it was get dying but really he was not a dying but she was you know taking the pockets the money from the people kasawoch kis ganzeb yebezebezech yaltammemelich tamwal bela ሊሞት ያልቀረረ ያልሞተ ልጅ ሞቷል ሊሞት ሰዎችን እያጨረበረች የነበረች ካንዲት ሲቲዮ በቁጥጥር በማበረሰው ጥቆማ መሰረት በቁጥጥር ስር ውላለች ብለው ተናገሩ። ዜናው ይሄን ሲናገር ልጆቹ ቀበል አርጉና ዳድ ዊ ቶልድ ዩ ሺ ፉድ ዩ ሺ ቶክ ኦል ዩር ማኒ አባታችን ነገርና ህልቆ አሞኝታለች ይሄው ፖሊስ የሚናገረውን ሰማ ገንዘብህን በሙሉ ወስደለች አኛም እኮ ነግረናል አጭበርባሪ ናት የመንገድ አጭበርባሪ ናት እኮ ብለናል አላል ይሄንን ሲሉት በጣም ይገርማቸዋል አባቴ መለሰው መልስ የሚገርም ነው this is the best news that I have ever been here ከሰማዋቸው ምርጥ ዜናዎች መካከል አንዱ ድንቅ ዜና ይሄ ዜና ነው ልጆቹ ቀበል ላደረጉና dad what are you talking about ያባታችን ምንድነው ያወራህለው somebody has spoken for you for 1000 dollars and you say this is the best news እንዴ 1000 ዶላርን ወስዳብ ምርጥ ዜና የሰማሁት ዜና ይሄ ነው ዜና ነው ትላለህ እንዴ ምን ማለት ነው አባታችን አሉት አባትየው በሳል ነበር ምን እንዳለ ታውቃላችሁ have you seen what he said እንዴ የተናገረውን ጋዜጠኛው አላስተዋላችሁም እንዴ the baby is not dying ልጁ እኮ አልሞተም ማለ that was my case እኔ እኮ ገንዘቡን ስሰጥ የነበረው እኮ አላማው እኮ ልጁ እንዳይሞት ነው the baby is not dying ባደረገው ወጪ በሰጣት ገንዘብ ኮንፊደንስ ነበረው በራስ መተማመን ነበረው the baby is not dying ልጅ እኮ አልሞተም ማለት ሱብሃንአላህ ልጅ አልሞተም my aim i give the 1000 dollars to save the guy the kid እኔ 1000 ዶላርን አውጥቼ የሰጠሁት ህፃኑ ልጅ እንዲድን ነው ባደረኩት ነገር በጣም በጣም ኮርቻለሁ ልጁማ ካልሞተ በያው ከቆየ እኔ መፈልገው እኮ ይሄን ነው ገንዘቡን እሷ ብትወስደው በያው ቆይቶ በይኸው መኖሩ ለእኔ ትልቅ ነው፣ ከ1000 ዶላሩ ይበልጥብኛል አለ። በጣም ኢምፕሬሲቭ፣ በጣም የሚያስደስት የወደድኩት ታሪክ ነው እና ላካፍላችሁ የወደድኩት። አንድ ታሪክ ልጨምርላችሁ፣ የትምህርቴ መቋጫ፣ የንግግሬ መዝጊያ የሚሆን። There was a man who was, you know, driving a very luxurious car. በጣም የሚያምር a new model, አዲስ ሞዴል የሆነች መኪና የሚነዳ አንድ ሰው ነበር። ይህ ሰው መኪናውን እየነዳ መንገድ ሲሄድ ያኒ ሱፐርማርኬት ገብቶ እቃ መግዛት ፈለገና መኪናውን አቆሞ ሱፐርማርኬት ገባ። ሱፐርማርኬት ገብቶ እስኪወጣ ድረስ አንድ ወጣት ያኒ የ8 የ9 10 አመት ልጅ መኪናውን እየነካ በጣም ያደንቀዋል። መኪናው ዋው what a beautiful car is it, come on what a beautiful and smart car, I have never ever seen such a beautiful car, what a smart this, what a breed and what a luxurious car, እንዴት የሚያምር መኪና ነው! እንዴት የሚገርም መኪና ነው! እንደዚህ አይነት መኪና አይቻለ አይቀር፣ በጣም ይገርማል ይሄ መኪና ያለ ይዳሰሰዋል፣ ይነካዋል፣ ያየዋል መብራቱን፣ በቃ ተገርሟል በመኪናው። ባለቤቱ የመኪናው ባለቤት ሲመለስ ይመለከታል። ይህ ህፃን ልጅ እያደነቀ ነው። ከዛ ምን አለው? Son, do you like the car? ወደድከው እንዴ? እንዴት ነው መኪናው አለው። ወደድከው እንዴ ሲለው oh come on I love it, it is very beautiful and very remarkable and luxurious. በጣም የሚያምር በጣም ውብ በጣም የሚገርም መኪና ነው። እንደዚህ አይነት መኪና I have never ever seen in my life. በህይወቴ አይቼ አላውቅም። ይሄንን ሲለው ምን አለ? You know this car, you know, this is a gift from my brother. ከወንድሜ የተሰጠኝ ስጦታ ነው አለው። Are you sure? እውነትህን ነው? ወንድምህ ነው ይሄን የሚያምር ይሄን የመሰለ መኪና የሰጠህ አለው። አዎ ወንድሜ ነው ይሄን የመሰለ መኪና የሰጠኛል። ምን የሚል ይመስላችኋል ይሄ ህፃን ልጅ? I wish መሆን እኔ እመኛለሁ አለ። I wish ምን? I wish I have a brother like you. እንዳንተ አይነት ወንድም ቢኖረኝ ደስ ይለኝ ነበር እመኝ ነበር አለ። አላለም። በጣም ይገርማቸዋል። ብዙዎቻችን ብንሆን ግን እንደዛ ነው። ምን እንደው ምን አለ እንዳንቺ አይነት እህት በሰጠኝ፣ ምን አለ እንደው እንዳንተ አይነት ወንድም በኖረኝ ነው የምንለው። ይሄ ልጅ ግን በጣም የሚገርመችው ነገር ምን አለ? I wish I can be like your brother. እኔ ያንተን ወንድም ብሆን እመኛለሁ አለ። እንዳንተ አይነት ወንድም ቢኖረኝ ሳይሆን የሚሰጥ ሳይሆን ያንተን ወንድም ሆኜ ለወንድሜ እንደዚህ አይነት መኪና እመገዛለት ብሆን ደስ ይለኝ ነበር አለ። I wish I can be like your brother. ወንድምህን ያንተን ወንድም ብሆን እኔ ደስ ይለኝ ነበር አለ። ሰጪን እንጂ ተቀባይን። ለዛ ነው ኢሳ አለይሂ ሰላም ምን አለ? ኢሳ አለይሂ ሰላም blessed are those who give. የሚሰጡ ብፁዓን ናቸው የተባረኩ ናቸው አለ ኢሳ አለይሂ ሰላም። የሚሰጡ የተባረኩ የተጽፉ ብፁዓን ናቸው። It is better giving rather than taking. ኢሳ አለይሂ ሰላም ምን ይላል? ከመቀበል መስጠት የተሻለ ነው። ከመቀበል መስጠት የተሻለ ነው። ስለዚህ ይሄ ልጅ ምን አለ? አይ ዊሽ አይ ካን ቢ ላይክ ዩር ብራዘር። እንደው ወንድምህን ራሱ ወንድምህን ብሆን እመኝ ነበር አለ። እባክህ አይ ዋንት ዩ ቱ ቴክ ሚ ሶምዌር ፕሊስ፣ የወንድ ቦታ እስኪ አድርሰኝ በዚች መኪና። እሺ አለው። አስገባው በመኪናው ይዞት ሄደ። በመኪናው ይዞት ሲሄድ እዚህ ቦታ ላይ አቁምልኝ አለው። ባለ መኪናው ምን ገመተ? ኦኬ ይዞኝ የመጣው ሰፈሩ ነው ማለት ነው። ሰፈሩ ላይ ያሉ ልጆች በምን አይነት ውብ መኪና እንደመጣ እንዲያዩለት ፈልጎ ነው ማለት ነው ብሎ አሰበ። Please I want you to wait me here for 3 minutes and I will get it back soon. እባክህን ለሶስት ደቂቃ ጠብቀኝ ተመልሼ እመጣለሁኝ እዚህ አለ። ገባው። ጓደኞቹን ይዞብኝ ሊመጣ ነው ሊያሳያቸው ነው ይሄን መኪና በምን አይነት ውብ መኪና እንደመጣ እንዴት እንደተንፈላሰሰ ሊያሳያቸው ነው ብሎ አሰበ። ግን ይሄ ህፃን ልጅ የሚገርም ነገር ነው ያደረገው። ሄደና በዊልቸር ወንድሙን እየገፋ መጣ። በዊልቸር ላይ ያለ ወንድሙን ይዞት መጣ። በዊልቸር ላይ ያለ ወንድሙን ይዞት መጣና ምን አለ? በዊልቸር ላይ ያለ ወንድሙን ይዞት መጣና ሱብሃንአላህ ምን አለ መሰላችሁ? My bro, have you seen that car? ወንድሜ ያንን መኪና አየው? Is it not beautiful? አያምርም? Inshallah I will buy one day for you such a beautiful car. አንድ ቀን ልክ እንደዚህ አይነት ውብ መኪና ላንተ እገዛልሃለሁ አለው። What a beautiful guy is it? እንዴት ስማርት የሆነ ልጅ ነው። ለማንኛውም get have a confidence on yourself. በራሳችሁ ተማመኑ። በምትናገሩት ንግግር፣ በምታደርጉት ተግባር፣ በእስልምናችሁ፣ በእሴታችሁ፣ በመልካም ባህላችሁ፣ በሀገራችሁ ኩራት ሊሰማችሁ ኮንፊደንስ ሊኖራችሁ ይገባል እላለሁኝ። ባህሪያችንን ለመገንባት ስምልናችንን ለመቀየር ስድስት ወሳኝ ነጥቦች consciousness, compassion, consider, control, courage, and confidence. May Allah subhanahu wa ta'ala guide us to the truth. May Allah subhanahu wa ta'ala give us the best and the beautiful character. May Allah subhanahu wa ta'ala make us the people who get up just to spread the message of Allah and convey the message of Prophet and blessing be upon them. And may the lights of Islam be shine on us. And inshallah we gotta move darkness, we gotta move ignorance from the world, from our country, from everywhere. We gotta move ignorance, we gotta move poverty, we gotta move also the shaitan's way in every situation. And may Allah subhanahu wa ta'ala give us the power, give us the courage, give us the confidence, give us the consciousness, and give us the compassion to spread the message of Islam and to have a best and a beautiful character. May Allah subhanahu wa ta'ala bless you. May Allah subhanahu wa ta'ala guide you. May Allah subhanahu wa ta'ala love you and learn. May Allah subhanahu wa ta'ala grant us firdaus jannat. Alhamdulillahi rabbil alameen. All praise and glorification be due to Allah. Wa akhiru da'wana alhamdulillahi rabbil alameen. Mic free. I love you for the sake of Allah, all of you. Wassalamu alaikum wa rahmatullahi wa ta'ala wa barakatuh. استاذ خالد እኔ በጣም አላህ Subhanahu Wa Ta'ala አመሰግናለሁኝ። እኔ ባለፈው ጊዜ ኢንተርቪው ስትደረግ ማለትም ስትደረግ አይሰማም ድምጽ? አይሰማም አሁን ይሰማችኋል? እና ያኔ ነበር ያወቅሁና ይሄን ድል ሰጥቷን ደግሞ እኛን ለማስተማር በመምጣት በጣም ደስ ስላለኝ ነው እንጂ ጥያቄ እንኳን የለኝም። ባለፈው ጊዜ ኢንተርቪው ተደረከው ናይቼ ማንነትን አላቅም ነበር ካልክ ክብሮም ሲባል ነበር መሰማው ባልተቤቴ ይሄ ነው ብሎ አሳየኝና በጣም ደስ ነበር ያለኝና አላህ ይጠብቅክ ከነቤተ ሰዎች ባልተቤትህንም አላህ ይጠብቅልህ ላንተ በልብህ ውስጥ እንደዚህ ብርሃን እንዳስገባ የቁርአን ብርሃን ለኛም እንዲወፍቀን አላህን እንለምነዋለን ይሄን ለማለት ነው በጣም ደስ ብሎኛል ይሄን እድል በማገኘታችን ጀዛኩሙላህ ኸይረን አላህ ጀነት አልፍርዶስ ይወፍቅህ በመጨረሻም ስትከሰከስ ካላህ ደጋግ ባሪያዎች ላይ ይከስከስህ ይሄን ለማለት ነው ደስታዬን ለመግለጽ ነው ጥያቄ የለኝም አሰላሙ አለይኩም